من صارت على ايش اقرب وش كل من سرى تدريبات استعمل بالواو كل فعل من الافعال الاتيه في ثلاث جمل مفيده بسوس تعرف تنقر ስራቸው ይላል ቀጥሎ የሚቀርቡ ፊሎች አሉ ቤስ የኩኑ ፊ ኩል ዋሂደት ምንሃ መርፉዋን በአንዷ ጅምላ መርፉውን ወፍሳኔት መንሱበን መንሱብ ሆኖ ይሁን ወፍሳኔ ሰት መዙመን ወድቢጥሁ ብሸክል ታም ፊ ኩል ጅምላ ሁሉንም ደብጠው አስረግጠው ፈታ ከሆነ ደም ከስር ያለው ነገር ለማስቀመጥ ይላል። የድሪቡ ብላ ታንሱራን ቱሳፊሪና የድኒ ታርባሑና የሽተሪ የብቃ የስብቃን አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ናቸው። ለስምንቶቹም ሶስት ሶስት አረፍተ ነገር ስራ ነው የሚለው። እንዴት አድርገን የምንሰራ እስቲ እናንተ በምታውቁ መሰረት አስተቅርቡት። እንዴት አድርገን የምንሰራ አንተ ታረ ሰላሳ ጅምር የመጀመሪያው ዋሂደቱ ምና መርፉዋን ለአንዱ ሶስት ሶስት አረፍተ ነገር ነው። የመጀመሪያውም በረፍ ባለች ነው። ሁለተኛው አረፍተ ነገር በነስብ፣ ሶስተኛው በጀዝም። እሺ፣ እስቲ የመጀመሪያው እንስራ። የድርብ የሚለው እሺ፣ መሐመድ የድርብ ልሒማል ሂማር ተዱል ለምደው ቃል እሺ የድሪቡ ሂማር ናም አይ አረፍተ ነገር እሺ ታንሱ ቀጥል በራሱ ሆኖ ሌላ ስራ ለነስከበን የድሪቡ አይደለም ለጎስ ሳኒያቲ አ ጀዛከላ ፍራ ምራ መሐመዱን ያኑ ራስ ማንጣ መሰለ አያድሪ በሂማራው ማለት ይቻላል። እሺ ወፍሳ ለሰቲ ጀዝመርክ ራስ ማንጣ ትችላለ። ለም ያድሪ መሐመዱን ሂማራው ፊሏ ራሷ ናት ሶስት ነው ተቀበለችው። ለን የድሪብ አልከ የድሪብ አልከ የድሪብ ለማጋዝ ገባ ማለት ነው። እሺ እችን ራሷን ታንሱራን ቱሳፊሪን በሚለው ማስገባት ይቻላል። እስቲ ትሞክራለህ ወይ ሌላ ቦታ ነው? እሺ እንደ አንተ በሁለተኛው ታንሱራን ብሎ ቱሳፊሪና ለመጣ ነው። ታንሱራን የሚለው እንዴት እናርግ ነው? አረፍተ ነገር እናውጣበት። አንቱም በል ታንሱራኒ እኽዋነኩም ቆሎ አትክል ይፈለ አያ ማሽት አንቱም ታንሱራኒ እኽዋነኩም اخوانكم ايه برفو جزينا تانصران في لو مضارع مرفوع لتجر الناس والجاز ولم ترفي ها ولم ترفي تانصران في لو مضارع مرفوع لتجر الناس والجاز ولم ترفي سبات النون نات سبات النون نات ايشي عدل براسوا تانسورين اتي تانسوران بيلو راسوا اسم بليل عرفت نجر النسرات اللي قدم يدربون بسوس سران اهونم سوس لنا درغم لم تانسورا ما لتشلال انتم لم تانسورا اخوانكم بيتل لم حرف نصب وجزم قل مبنى للسكون تانسورا في المدار مبنى قلم ولا متجزمه حذف النون قبل مالتنا ماشي اهو جزم من ده هنا جزم اهو جزم نبر جزم مزلل ماشي يا نسب من هذا بنسب جزئ ليلا لا متعش لا سنة ولا مت نسبه حذف النون دي ونو بقى اتشالال አንታን ሱራ ቢሚል አንታን ሱራ ቢሚል ኑን ወትወጥቃለስ ዋላም ተነስብሂ ሐዝፍ ኑን ሊሆን ነው ሶስቱም ተሰርቷል በዚህ እሺ ተሳፊሪና ማን በተሳፊሪና ተሰይስራ እሺ አንተ ማና እሺ ተሳፊሪና በሚለው ሶስት አረፍተ ነገር እሺ ተሰራ አ الله انفرا الله انفرا تسافرين انت تسافرين الى بلدك بالنيل ايه برفو متسرع انت تسافرين ما اخوتك ما اخوتك ما اخوتك ما اخيك تسافرين الى بلدك تسافري انت تسافري تسافرين بالنا غزي فيلو مدارون تسافري فيلو مدار مرفوع لتجرد الناس والجازم وعلى مترفي ثبوت النون نمطا معناتنا ايش عند رفت نغير تسرتو ايش بنسب غزي سرا لم تسافر يا لن تس انت لن تسافري الى بلدك زي ما عندهم يتفاولون قرط كباتكو اغرانا تكبا يميلو نغير لي متانا هونوم كن عرفت نغيرو تسرتوال لن تسافري الى بلدك تسافر في لو مضارع مرفوعن منصوب بلن وعلامه نصبه حذف النون يميلو نغير جبان بالاتنا ايش هون سكون الناس كبابات لم تسافري وعلامه جزمه حذف النون قبل ما قلت لكم اهو عرفت نغروچون ياوقناچو مسلم ايش يدن ما انت ايش يا اسئله للمدار ازي لي بنيا بايو دي سرا انت انت سله لي لو انت مرسي لي ني خلال انت بنيا يدنو ميلو على الزلم يدنو تقوم ها قربكوا لزي ይቀርባ የድኑ አደና የድኑ ነው የድኑ ይሄ ሐፊል ሙእተል الاخر ነው የድኑ ፊሎ ሙዳሪኡን እሺ አረፍተ ነገር አላማ አለና የድኑ መሐመዱን ኢለይና ወደኛ ጠጋ ይላል ይቀርባል እንበለው እንግዲህ የድኑ መሐመዱን ኢለይና ብለና አስቀምጣለን የድኑ ፊሎ ሙዳሪ መርፉን ተጀርዶና ሶል ጃዝም وعلامته فيلو مدارئون مرفون لتجرد الناس والجازم وعلامته رفض دمت مقدرة على خير منا من ظهورها هيدا لي منا من ظهورها اشتغال درسال انت يدنو في لوم مضارع مرفوع لتسجيل الناس والجاز وعلامة رفعه دمة مقدرة على الخير منع من زور اشتغال المحل أيضا منع من زورها بالون يقوم منع من زورها أسيكالونا اشتغال المحل بيون يتكمت نجار الله لما لك التكمت أبتن يجب أن أجري لهم راسو ببوثاو نالو جن يعني لما أنك ساكس من خلق كلو كبدت خلق كلو يدنو چنك لا تندس دم يارغوي እንደዚህ ማድረግ ራስ ምታት እንደሚያመጣ ማድረግ አይቻለም መቀነስ ነው የድኑ ባጭሩ ነው የሚቆመው የድኑ አይባልም ነው እሱ ደም እንደ ሰራ ነው በራፍ ነው በራፍ ሰራ ነው እሺ በነስ ምን ሰራ እሺ እንዴት አርግና ማንኛውም ነገር አስከቡና አስባርጉት እንግዲህ አረፍተ ነገር ግን ሙፊዳ ይሁን ነው ኩል ሙሐመድን አን የድኑ ኢለይና ቢብና ይቻላል ኩል ሙሐመድን አን የድኑ ኢለይና የድኑ አን ሐርፈ ነስብናት ወመስደር ትባላለች የድኑ ፊሉ ሙዳሪ መንሱብ ቢአን ወአላመ ተነስቢሂ ፈተቱን ዛሂረቱን ፊ አኺሪሂ نسب جبال معناتنا هي سيقلونا نجر فاتو مغبات يكركلو ماشي جزم النرجه لم يدنو الينا لم محمد لم يدنو الينا اندنيا اندا يقرب هاردم دي ستاو يشلل انجدي ودنيا اندا يقرب يدنو يدنو باقر نو لم يدنو لم عرفوا نسمه جزم قل من السكون يدنو في المضارع مجزوم بلا علامة جزمه حذف الواو يونال معناته جبتونا لانه تنش تنش جبا مثلي شطونا لان انتس يلشتتو قال ملسوت بلا انت انت حساب شيطان هذا زي حساب شيطان دي الله فيراندي يا غارا نقراتو ماشي اهو ده زي اللي متاو تزغج ماشي تربحون ربحا من دنو ما ترفع دلا أنتم تربحون في كل سنة 50 مليون بنسوا اللي بيامتو كم 50 مليون تترفع الله شوال أنتم تربحون تربحون في لو مدارون مرفون لتجرد الناس والجاز وعلامة رفعه سبعة النونون انت لم تربح بنلو انت تربح انت تربحوا انك جبت انت تربحوا لازم ان تربحوا في كل امن 2000 مليون 50 مليون بنلو ان جبتالچنا نون وتوطوا علامته نسبه حذف النون جبال معناته ايش لم تربحوا سكون هنا لم تجباشن ان تربحوا سكون تربحون مرفونا بدمنا مقرا ايش يشتري النت يشتري محمد عندند شو كان نجد عند ليلام سنجد ها خالدون يشتري سيارته ان شاء الله انهم متعلمين لجرته جرته كواتاش معناته طور نو كونجو نه تناغرتو خالدون مبتدا ينارغونا يشتري فيلو مضارعون مرفوع لتجرد الناس والجاز وعلامه رفعه دمته مقدره على خير منع من ظهورها ايدل منع من ظهورها سيقل نو سيقل نو اتفوز انت كيف تترغو تدرس كده منا من ظهورها اسيقل نو اه يشتريو معناته يتشالال يشتري محمدون الا يشتري خالد سيارته يشتري شيطان نو ايدلم سلازي دمو الگباچن من كلكلات سيقل نو ان كگباچ گن عن يشتري محمد بن لون عن حرف نصب جزم مبني نصب الإنان يشتري فعل مضارع منصوب بأن وعلامة جزم وعلامة نصب فتحة زائرة في آخره من ما كلكلوا يشتري بلوتر يبقى يبقى جن من المبتدئ لو نقول مثلا يستلا يبقى عند سمارة تنقل سو يبقى بميله مشي مصطفى ها ها يبقى عندنا ثلاثة أيام بل بسوس كن بيجي دار كشلان وين وين بولد كن دار كشلان ها الماء يبقى عندنا بس كسوس كن شجري لهم كذاب ولا جن عند سوبك إن دايلين ያልቃል የነል ችግር የለውም እዚህ ላይ ግን ነስብንም አናገኝም ደምንም አናገኝም ሱኩኑንም አናገኝም አይደል ሱኩን እናገኛለን እንጥላለን አልማው የብቃ ብለህ መሐመዱን የብቃ እንደና ቢንልም እኛ ጋር ይቆያል አይደል ሌላ ቦታ አይደል የሚለው ማለት ሊሆን ይችላል يبقى في المضارع مرفوع علامه رفعه دمته مقدره لخير منع من ظهورها تعذرنا تعذرنا كلكلات الف نات ايدلم اه اجسط ما انما يتفرات اسكون كبرون تطبقنا يالچ ان يبقى نوكو يلم تعذر كتبالكو هلم عند اينت نو يا نوكو هي سيقل يونه غزي فتان ياغنياتال لم يبقى سكون هنا عن يبقى يلم بكيت ألفا من الجسد ماشي يسبقاني بيسبقاني تعذر معنات هول الجزم يبقى يمي لو قال زين لو طول نسلم ከስር ከስር ማጋ ፊል ነው አይገባም ስኩኑ ምንም ፈታ ምንም ነስብ ማለት ነው ደም ምንም ማለት እዚህ ቦታ ሐስፍ አይደረግ አ ሐስፍ አይደረግ ሐስፍ እስቴስ እንደምቀ ሐስፍ አብቃ ከመጣ ይችላል አብቃ ማለት ማለት ነው ቆይ ማለት ነው እስከራ ሊሆነው ይውቂ ይመጣል ዩቂ ከሆነ ያን እንጥላታለ ለም ዩቂ ማለት እንስላለን የብቃ ከሆነ ግን ምንም እጃል ሰጣቸው ለም የብቃ ለም የብቃ እዚህ ላይ ወራጅ ሊኖር ይችላል والله አለም እሺ እንግዲህ ሌላ ጊዜ እንወከራለን እሺ የስብቃን ማንስራ ከጀርባ የስብቃን በሚለው ቶሎ በሉ عرفت انا قالوا بجماعته من جديد يا قرن وسبسب يسبقان بميلو ممكن الزلال اللي تقدمنا يسبقان ما ايش قد قدمالو معناته ما ماشي يقلنا يقلي يسبقان غدا في صرحة عاصة مبرستين يقولوا ليتهم في فرع لم يدو صد الشيء ستنا البقى رفتنا قرم سرع وانتكون سلزي يسبقان الميلو في المداريون يسي في المداريون بل في المداريون ما مرفوع لترجرد الناس والجاز وعلامة رفعه ثبات النون ثبوت النون لا فرق بينهم ماشي ايه عرفت نجر تككنه يسبقان بلوان بمنصوب بنصب رجلنا سراونا ان قلي ان قلي يسبقا يسبقا بلو نمي كارا يدلنا بجزم مجزي لم يسبقا لم يسبقا ما لتنش لالن አልቋል ማለት ነው ኢንሻአላ። እኔ ትንሽ ትንሽ ገብቶኛል ወደፊት ሊሰራ ይከብደኝ መስለኛል። ሁላችንም እንደዚህ ልንሆን እንዘጋጅ። ዳ في المكان الحالي ባዶ ሞታ ሙላ ነው እንግዲህ من الجمل الاتيه فعلا مضارعا مناسبا ለቦታ የሚመች የሆነ في المضارع ይሄ በባዶ ቦታ ተሞላል ማለት ነው። ثم بين علامه اعرابه بين ابينه علامه የኢራቡን ምልክት አበይን ይላል። እሺ አልከሱሉ الى نفسه ووطنه በባዶ ቦታ እንዴት እንምላ? ለኔም ከበደንኩ لن بلو الا بالامل وال ايش يا مجمره استعرفت نجر متاقوت كان من اللي بلو على كسول يرغب مسمون الدم مسمون ادلا في المضارع هنا اذا يلاينو ليققطو بعد موتا في المضارع نو مناسبا كبوتا يميمتش يونا مناسبا ناس انتا اوسون اسون تتنا بسوستم سرتنوا عليها ايه عند بتش عندها منين بلان عند كاغنين يبقىنا الخسول لا يرجع الى نفسه وطنه من الى نفسي انا نفسن ما يودلكو كسول نفسن يودال سرا سرا ستلو نوكو تنشي كسول مالت بطام مسالاتش سو نوكو الكسول يجيئو نمال يدعو الى نفسه ووطنه الشيء يرغب ولا يدعو ها يرغب بلون البر ما ما نال يرغب على ما انتو الى نفسه كلم نجر انجدي بتنيا بتمتتو لي غورسو تفلغال معناتنا كوس تتكنو بس كل نجر بقى ايونه نجر النسرا وي سيبال بقى راسم تا تجمرال غنه لراسو ماننيوم نجر የልሰራውን ነገር አምጣን ካለ ራስህ ነው የሚለውሱ ከሱል ነው የባሰውን ያሰላቻለ አጠገቡ ዞር ማለት ነው እንደዛ አይነሰው አንተ ነገር ይሰራው ውድቅ ይላል ይተኛል እ ወጣን ማለት አገር ማለት አይደል ያለበት بلدሁ ማለት ነው ኢላ بلدሂ ነው ዘረይነ እ እ አይጣል አይደል ተውኮ እሺ አልከሱሉ ይርغبو كل شيء الى نفسه لنفسه ማለት ነው ወጣኒ ነው ለፍቶ ማግኘት አይፈልግም ግን የሆነ ቦታ ግን ዘርፉ መውሰድ ነው ማንኛውም ነገር በራሱ እጅ እንዲያረግ ነው የሚፈልገው ማለት ነው እሺ لن المجد الا بالعمل والمثابره አይደለም አልተመቸማ ማጅድ ማለት እልቅና ነው እድገት ነው ለይ ተይደ ለን يبلغ المجتهد المجد الا بالعمل والمثابره اجتهاد በጣም የሚለፋ ሰው ደረጃውን አይደርስም ግን በመስራት ብቻ ነው ማንንም ሰው ይ ማለት እንችላለን። መጅድ ማለት ምን ማለት ነው? እልቅና ወይም ያው ሰው የሆነ ደረጃ ማከየትም ደረጃውን ከፍ የሚያደርገው ነገር እድገት የሚሰጥ ነገር ማለት ነው። አመልና ሙሳበራ ያንን ነገር በመከታተልና የትም አለሽ ከተባለች እሷን ለቅሞ ማያዝ ነው። ማመረ ሸይን ኢላ ከተበሁ ነው። አንድ ደረጃ ለመውጣት የፈለገ ሰው አጠገቡ ያለፈ ነገር ዝም ብሎ ማለፍ የለበትም። ምን እንደሆነ ጽፎ መያዝ ማኩት ይበቀረው ማፍስ ይፈራ ምን ነገር ሳይሆን ማለት ነው። አሁን እዚ ተመሽቷል እዚ ላይ ለን የብሉገል ሙጅተአ ለን የብሉገል ሙጅተሂዱ አለ መጅደ ኢላ ቢልአመል ወልሙሳበራ ነው። ለን ተጅደ ያሉት ለን ተጅደ ያሉት ለን ተጅደ መጅደ ብለው ነበር ማቺ እሺ እሺ ለየና ለሳኢሙ ቢላ ይሽግ መጅደ ከሚለው አገናኘው አልተመቸም። መጅድ የምትለዋ ያው ይልቅና ነው አሃ ለየናለ ለዩናለ አምኩ አንተ ረሱ ፊል ብቻ ነው አስገቡም ፊል ሙዳሪ ብቻ ኩሌና አሁን እኮ እኛ እየጨመርን ሌሎች ነገሮች እየጨመርን ያችን ለማግኘት ነው ያችን ነገር ለማገዝ ነው ለመርዳት እንጂ ፊል ሙዳሪ ዋናው የፈለግናት ፊል ሙዳሪው ራሷ ናት። ያቺ ፊል ሙዳሪዋ ከጎኑ ያለው ነገር ከራሱ ከመሰለ ሊወጥቅብን ነው ሙና እንደዛ ለንተናል ለመጅደ ኢላ ቢላማኒ ለንተናል ለመጅደ لم تبلغ المجد وين لن يبلغ يميلو نجر ما ننجم مشار وانا في المدار متلوان نجر ما اسغنيتنا اندي كتسيت اسغنيو ازي كتكمطو وچ كتكمطو يميغنان كونا طورو نو مشار انيلف اشي الصديق المخلص لفرح صديقه ها جيد ها يسارعوا هيدا اللي ما قلناش نقرا لك التمشي ما مناسبه لنا اذا لا مناسب بالوقت الصديق المخلص داش هونو لفرح صديقي يالا اجتهدوا انقد لن يؤمن حتى يقبل يا اخي ما يقبل لنفسه يميلوا نقرا استقبا انت زاد اللي ما له نزله الصديق المخلص يحب ويم يقوم يقوم يمثال كن لفرح صديقه لمالك يسارع لنا نسي شمس تا ترى دعونو بيتجبا من دم تنشق زنا ተተተተሚያስ ከፍል ሰዓት መስጠት አሰ الصديق المخلص لفرح صد አስገባ በኋላ ምዳርኝ ማፊኝ ምን በይን አላማት ይናራው አው ሱንም በይናውልን ችግር የለም ከቦታው ከተስማመ በኋላ በይን አላማተ አላማቱ ነስቢ አላማቱ ጀዝሚን የሚለው ነገር ግን ነገሩ ፊል ሙዳሪ ሆኖና ከዛ እናደርጋለን ችግር የለም አለ الصديق المخلص يحب ويم يعمل لفرح صديقه ጋደኛው ደስ የሚል ነገር ወይ ይሳሪውም ጥሩ ነው እነሱን የምል ያስደሳሉ ብሎ እንቀሳቀሳል የሚለው ነገርም ሊሆን ይችላል። ፊል ሙዳሪው ከዛሽ ዋን ለፈሪ صديቂ ከሚለው አናት የምትማች ይሁን ማለት ነው። እሺ አልፈታታን المجتهدان المجتهدتان اباهما አንተናል يكرمان اباهما ከዛ ምንድን አለ? ለፈርህ ቢላኮ አባ የሚለው እኮ ከስር መሆን አለበት። አባ የሚለው አስማል 50 ነው። ዋላመቱ ጀሪሂ ምንድን ነው? አስማል 50 ዋላመቱ ጀሪሂ ምንድን ነው? አልያው ነው። አንተ አልያው አላስገባማ አባ ቢለዋልና يعلمان أباهما يمتشال انده لأستمر اشتاله انتنش تبوتاو مناسبة يون انتنش አባታቸውን ያስተምራሉ የሚለው ሊኖራል የነገር ግን አልተመቸም። በጣም የሚታገሉ ሴት ወጣቶች ማለት ነው። ያኽዲማኒ አባሁማ ማለት ምን አልኩ? ምንድን ነው ያለ? ጣለርጉ እንግዲህ እናንተም እኮ የበለጠ ነው እኮ። ምንድን ነው ያለው? አልሰማሁም። እኔ ምስቅ ነበር። ጥሩ ነው። ይኸድማን ይኸድማን ነው ግን ኸደማ ይኸድሙ የሚሉና ይኸድማን አባሁማ ይመቻል። ግን ሙጅተሂዳን ብለዋል አይደለ? ሙጅተሂዳን ካለ يخدمان اباهما يحبان اباهما يرزقان كيتم لقم لقم مرغو يابلوتال ابا ولادوچاون يابلالو يميلو نغر اسو يمچال چگر يلدن يون گين وانا فيلو ها مجاز نو کوز مجاز نو جي የሚርዝቀው ማነው? አላህ ነው። እንግዲህ ወፊ ሰማይ ርዝቁኩም ወማ ቱአዱን ኢላን። እዚህ ላይ አሁን መጃዝነት የለውም እንዴ? ወፊ ሰማይ ርዝቁኩም ቁርአኑ ምንድን ነው የሚለው? ወማ ቱ ምንድን ነው የሚለው? ሱራ ሱረቱ ማነው? ጦር ነው ወይ ማነው? እዛ አካባቢ ነው ወዛሪያት ነው። ወፊ ሰማይ ርዝቁኩም ከሰማይ እኛ እናመጣለን የሚለው ነገር ግን አላህ ሱብሃነሁ ወተዓላ ወፊ እሱ ነው ዋናው ርዝቁ። እንግዲህ በ99 አንዱ አሳይ ደለችም ለሁሉም ነገር አላህ ያደረገው። አንዳንድ ቦታ መጃዝ አለ የለም? ከቁርአን መጃዝ አለ እኮ። መጃዝ ሙርሰል የሆነ ነገር አለ። ግን ያንን ነገር ሁሉ ከገባንበት አደጋ ሊኖረው ይችላል። ሰው መስመር ይለቃል። ያወቀው ሰው መናገር ሊችል ይችላል። ካላወቀው ግን መስመሩ ይበላሻል። الطلاب المجيدون وطنهم يحبون يحبون وفي السماء رزقكم سيل رزق الله باللاجنا بسم الله سبحانه الله يونس نغير اذا شلوتام تنش عندش አላህ ካለ ያለውን ነገር እንላለን። ከየት እንደሚመጣ አጣጫውን ተወቀመን ነው አላህ Subhanahu Wa Ta'ala ተማመጣው ቦታ ነው። አጥላቡል ሙጅዱና ወጣነሁም እስቲ ሸምሶ እንደያዝ አስቀምጥ። ዩፋሪቁን ወጣነሁም ሙጅዱና ማለት ምን ማለት ነው? ነገር ጠበቅም ያረጉ ሰዎች ማለት ነው። ጎበዝ ጠንካራ ተማሪዎች አው ያን ፈውንም ይሆናል ይሁቡንም ይሆናል አገራቸው ይሪቃሉ ማለት እዚህ ነው። አው በኋላ ለውጥ አመጣለሁ ብለው ይሪቃሉ። አሁን እናንተ ሀገር እንግዲህ ጄቱ ምን ብላቴን ሸፋን ግን እዚህ ላይ አሁን ምንድን ነው የሚያስይዘው? ጎቡዙን አንዷን ነገር አትተው። አሁን የምርቃቱ ቀን እንግዲህ የተለያየ ነገር አለ አይደለም? ያችን እንደምትወዳት ዛሬ ስራውን ዘዱ የምን ነገር ማስቀምጣል ማለት ነው። እዚህ ላይ ለሀገሬ ብሎ ለፍቶ ጎቡዝ መሆን አለበት ሰውዬው። መጀመሪያ ባላ መስመር ጎብዝ ሆናል። ከዛ በተነሳበት አላማ ጎብዝ መሆን አለበት ነው እዚህ ላይ ያስቀመጠው። ትምህርቱን የምትማሩት ነገር ከሲሩ አጥንቱን ድረስ ቁጭ አርጋችሁ ብሎ የሚል ነገር ያመጣው። ለሀገሩ ቢሉ አልጠጡላብ ልሙጅዱነ ዩሒቡነ ወጠነሁም ወይም ያንፈኡነ ወጠነሁም። ጠንከር ያሉ ተማሪዎች ጠንክር ብለው ነው እዚህ ቦታ በሚማሩበት ቦታ ሰርተው አገራቸውን ያገለግላሉ፣ ይጠቅማሉ፣ ለውጥ አመጣሉ። ሌላ እንግዲህ የሆነች ነገር ጣል አረጋ አንገቱን አርዝሞ ያደረገው አገሩን ያበላሻል ነው። በሙስና ውስጥ እንዳይገባ ነው ተሰርቷል። ይሄ ላይ ይሕቡነ ማለት ይቻላል። ይጅተሂዱነ ወይ ሌላም ሌላም እንግዲህ መምጣት ይችላል። አንቱም ያ አስድቃይ ብዚያረቲኩም አሉ። እቺ ምን ምላት በጣም ትከብዳለች። እች ቀላል ናት፣ አይከብድም። ማንም ሰው መሙላት ይችላል። እስቲ እስቲ አፍራህቱም ፈሪህና ማፍራህና ፈሪህና ነው ተደስተናል። ከመጡ በኋላ አይደለም ፊልም አዲና አርገውና ብዚያረትኩም ፊል ሙዳሪ ነው ያለው። አንተ ምንድን ነው ያልከው ነበር? አፍራህና አይደለም እኛ ነው እኮ እኛ አንተ እኛ በልና በራስ ሲራ ናፍራሁ ወበለው ወይ ናፍራሁ ቢዚያረቲኩም አ ወይ አ አፍራህና ምን ማለት ነው? ፈሪሐ ይፍራሁ ፈሪሐ ተደሰተ ይፍራሁ ይደሰታል አይደለም ይፍራሁነ አፍራሁ ወይ አፍራሁ በሉት። አንቱም ያ አስድቃይ አፍራሁ አፍራሁም ፊል ሙዳሪ ነው እኮ ለአንድ ከሆነ ነው። ናፍራሁ ለብዙ ሲሆን ያፍራሁ አሁንም አፍራሁ ብሎ ፊል ሙዳሪ ነው። ስለዚህ ብዚያረትኩም ደስ ብሎኛል ነው። መምጣታቸው በጣም እንዳውም ራሴን መልቻልኩም ያለ ነው። አፍራሁ ይባላል። አፍራህቱም አይደለም። አፍራህቱም ማለት ያው ሌላ ነው የሚሄደው። من عمل الخير فانه كذا وكذا ها يؤجر يفلح يفلح اه فانه يفلح اي تعلم يتعلم ماشي. اذا سالك بعض إخوانك فلا من نبلو تردوهم فلا تردوهم من كجاتين بعد ما ملسي كبدالنا إذا سألك وإذا سأل عبادي من القرآن أني فإني قريب أجيب دعوة الدار إذا سألك بعض إخوانك فلا ፈላ ምንድን ነው አላችሁና? ፈላ ተሩደሁም ፈላ ተሩደሁም ኻኢበን ኻኢብ ባዶ አርጋ አትመልሳቸው። ከጠየቁ ጥያቃቸውን ሙላላቸው ነው። እሺ የሱሩኒ አን ዳሽ ኢኽዋኒ ኪላን አን ቱዒና ኢኽዋነከም ይቻላል። ፊል ሙዳሪ ነው። ሌላም የራሳችሁን መምላት ትችላላችሁ፣ የሚገጥም ከሆነ ማለት ነው። የሱሩኒ አንቱ ዒነ ኢኽዋነከ እነደይ ተዋጅበከ ዳሻለ። አሁን እዚህ ቦታ ምን የሚባል ነገር የለም። በፊል ሙዳሪ ነው ሙሉት የተባለው። تدخل الجنة إن أديت واجبك تدخل الجنة ይቻላል በስኩን ቢሆን ፊል ሙዳሪ ነው لم داش ابي امسي بلوه ها لم يذهب ابي لم يذهب ابي امسي معناته تشالا ليلى ليلى ليلى انت مدسه انت يا زينب ايش واجبك انت يا زينب لم يلم مباري ليلى تيجي معلش لم يذهب على لنا لم سكون تعرف يلم አይደለም ፊሉ አይጃ ይፈልግ ነው ማና እኮ ነው የሚገለበጠው ማና ነው ለም ይልድ ወለም ይውለድ ለም ይምን ሀርፍ ለም ሀርፍ ነስ ሀርፍ ጀዝምን ወቀልብን ሀርፍ ሀርፍ ነፊን ወጀዝምን ወቀልብናት ቀልብናት አይደለም ቀለብ ታረጋለች ወደፊት የነበረውን ግስ ምን ታረጋለች ማዲ ታረጋለች ፊሉ ሙዳሪ ነው ፊሉ ማ ሙዳሪ ነው እኮ አይ የትም ሆነ ሙዳሪነቱማ አንከለክለው ስኩኑ ለም ይሳፊር አቢ አምሲ ለም ይዘብ አምሲ ማዲ ታረጋለች ማለት ነው ማና ነው እኮ ማኑን ማዲ ታረጋለች ማና ነው እኮ ማዲ ምታረጋው አሁን ለም ያ يلد ولم يولد يميلون مضارين وعندنا فيلو مضارين نقول فيلو مضار ومجزوم بلنا بلنا من عربهم جين إزديش بوتا معنى دي بلا ستة وتاقن يالله هون لم يلد سيدي يوم الولدن بك لا لفق زين امتا اي ولدن كالك بفيت ولدن ابرا هون ويه اي ولد من منا قل يا سيزنا كين الولدن سيدي من لا لفهم لا هونو አቃም ይሆናል ማል ይገባል ማለት ነው ነገሩ እጀይስተም እዛ ዙርቱሙኒ አህ ያ ዘይነቡ አንቲ ያ ዘይነቡ እ አዲ ዋጅበክ አያውንም ፊል ሙዳሪ ነው የተፈለገው አይደለም አ በጥያቄው መሰረት ነው የሚወላ አንቲ ያ ዘይነቡ ተአዲና ዋጅበክ ዋጅብሽን ማስረከብ አለብሽ ወይ መስራት ማድረግ አለብሽ ነው ተአዲና ምንታሪ ነው አዳላ አዳ ይአዲ አምራሉ ውስጥ ነው አዲ ተአዲና አምራ አዲ እስቱ ማድረግ አለብሽ ስራሽ ሲትል አምር ማለት ያው ማስተዋስ ነው ያለበት አሁን ተወዲን ሲባል ዛሬ ብቻ አይደለም ሁሌም ያሰዛል ነው ፊል ሙዳሪ ነውና ላቶ እሺ እሺ እሺ አይ አምር እንዲሩ እንዲ ያለው ለተአዲና ማጂው ይቻላል ፊል ሙዳሪ ሆን እንጂ ለተአዱነ ማለት ማሁን አጠበቀ ሁለት ነው ላሚቷ የመጀመሪያ ላቱ ሲል ላመል ኢብትዳ ትባላለች ላመል ኢብትዳ ብዙ ጊዜ ወላሂ ማድረግ አለብሽ የሚል ነገር ማላ ያለበት ቦታ ነው አለች ታኪድም ኑን ሰቀላ ታኪድ ሰቀላም ራሷም እዛ ላይ እንዲ ማላ ነገር አለ ማለት ነው እሺ እዛ ዙርቱሙኒ ተውጀሩ ፊል ሙዳሪ ነው አጀር ታገኛላችሁ ቢላችሁ ምን ችግር አለ እንደራሱ ተናገረ ባይሚነው እንጣ እንጂ ችግር የለም ተውጀሩን በዚያረቴ እዛ ዙርቱሙኒ ተውጀሩ አጀርም አላህ ያስገኝላችሁ አና توجرون البلال اذا زرتموني اكرمكم اكبراتكم الله طور ارجي يقبلاتكم الله هذا الشيء. مهما أخفيتم مهما أخفيتم خالك وانا ستور قلت شو تعني ايش استي اوطا انت من دين عالك انت ستبلا ستبلا تبلا تبلا مالك مالك قلت شو تعني مهما أخفيتم بدر بلا شغطر هلو يعلم هلو يمن أدات شوالا قدوم إن تودو أو تخو يحاسبكم به الله عند مبالا أتن مهما أخفيتم أظهره الله عليكم إخفاء ما أدركاتشو دیکت آلو آرکا شو کوئی زیلا یا ظاہر ویمر راو نگریل لما یا انتن کتا تا فیلو تی کنو گین ای زیلا یمر راو نگریل لما مهما اخفی تو مالا بدبک آچو کتور مل سفر لگا لی جواب الشرط کرتو تا مهما امیلو کال کمتا فیل الشرط مهما اخفی تو یبدیه اللہ مالا تچالا یا አይደለም ይዝላማ እንግዲህ ማቱ ማታ ሽማሉ እንግዲህ ማቱ ፍቆ ምንሆ ሽማሉ የሚለው በተለይም በከይር ነገር ደብቁ ነው የሚባለው ሰውን ለማበረታታት ግልጽ ወጣ ተሰራለ አብዛኛው ስራው ግን ግልጽ ነው ሁለት ጊዜ ለዳዋ ከሆነ በግልጽ መስራት ነው እስላውት ተዋንደ ሽብረውት ተዋ ምን አለ ብሎ ሌላ እዚህ ላይ አሉ ብር ብራቸው ተሸክመው ማይሰጡ ሰዎች ይኖራሉ ለነሱ ብሎ ካደረጋ ላባሰብ አልበለዛ ችግር አለው ያንን አሰበከው ለማንሳት ማለት ነው እንግዲህ ያው አዲሱ የሚለው والله انا مهما اخفيتم مهما اخفيتم ذنبكم ካልደበቃችሁ አትቀጡም የሚለው ነው ሲል የሚለው ነገር ይመጣ مهما اخفيتم ابداه الله مالتين يتشالا بيتدبقوتم الله ذل صاطا له ابداه يبدي ابدا ايش اللي لفونا انيت المغربات النجمه تتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتتت